የዛሬ ላስታውሳችሁ የምፈልገው ነገር የሚለው ነው። የአስተማሪዎችና የተማሪዎች ስነ ስርዓት አዳቦች። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ወአተሚን አዳቡል ዑለማኢ ወልሙተዓሊሚን የዓሊሞችና የአስተማሪዎችና የተማሪዎች ስነ ስርዓት ምን መሆን አለበት? ወደ 12 የሚሆኑ አይነቶች ለዑለማ ለአስተማሪዎች ለዳዒዎች በአላህ መንገድ ላይ ቆመው قال الله قال رسول الله ለሚሉ ሰዎች መሆን የሚገባቸው 12 አይነቶች አሉ። ለአዳቡ ዑለማ ብቻ አዳቡ ዓሊሚ في علمه علمي ዞ የአላህ መልእክት ሲያስተላልፍ እስልምናን ወክሎ የዲን አልኢስላም መልእክት ሲያስተላልፍ ተላልፍ መሆን የሚገባው ዛት የአላህ ፊት ከአላህ ፊት ቀርቦ አላህ ከሚወዳቸው ባሮቹ መካከል እንዲሆን ማሰብ ንያው። ያኔ ምን ይሆናል? ከሰዎች የሚፈልገው ነገር ምንም ነገር አይኖርም። ዱንያዊ ጥቅምም ሆነ ሰውየው እንደ አንድ ትልቅ ሰው ተደርጎ እንዲታይም አይፈልግ። the only thing የሚፈልገው ነገር ቢኖር ዒልሙ እንዲቀበሉለት ብቻ። ለምን? የሱ አይደለም ዒልሙ፣ አስተላላፊ ነው፣ ዘጋቢ ነው። የነብያችን ሰለላሁ ዐለይሂ ወሰለም ቃላቶች የሚያስተላልፍ የአላህ ሱብሓነሁ ወተዓላ መልእክት የሚያስተላልፍ እንደመሆኑ መጠን ያ ዒልም እንዲቀበሉለት ብቻ ነው የሚፈልገው። ይኸው ነው መሆንም ያለበት። ነብያችን ዐለይሂ ሰላቱ ወሰላም ዳዕዋ ሲያደርጉ ሳለ የዳዕዋ እንቅስቃሴያቸው ኢብዳኢ ልዓመል ወዐይኑካ ፊኒሃያ ይላሉ ዓረቦች። ስራ ስትጀምር አይንህ መጨረሻ ላይ ያሳረፈህ ነው። መጨረሻችን ምንድን ነው? መማር ማስተማር ስንጀምር ስራው ጀመር ነው ማለት ነው። አይናችንና ልባችን ፍላጎታችን ምን ላይ ማሳረፍ አለብን? ጀነት ላይ። እዚሁ ቁመን ጀነትን እያየን ነው እንጂ እዚሁ ቁመን እዚሁ እየሰራን እዚሁ ፍላጎታችንም አጅራችንም ከዚህ የምንፈልግ ሰው መሆን የለብን። ነቢያችን ሰለላሁ ዐለይሂ ወሰለም ሱብሓነሁ ወተዓላ ነቢይ አድርጎ ሲልካቸው ዐለይኩም ሰላም ወረሕመቱላሂ ወበረካቱ አላህ ሱብሓነሁ ወተዓላ የራሱ መልእክተኛ አድርጎ ሲልካቸው በመጀመሪያ አካባቢ ትንሽ መከፋት ብጤ ሰዎች አስከፍተዋቸው ነበር። ሰዎች አስከፍተዋቸው ነበር። በምንድን ነው ያስከፏቸው? መካ አካባቢ ውሸታም ነው፣ ሳሕር ነው፣ ጠንቋይ ነው፣ ደጋሚ ነው እያሉ በተለያየ ሁኔታ ስማቸው አጥፍተው ከዛም አልፎ ተርፎ በነቢያችን ላይ ዐለይሂ ሰላቱ ወሰላም ቅጣት ለማሳረፍም እስከ መሞከር ድረስ ያደረሳቸው ሁኔታ ነበር። በዛ ሰዓት ነቢዩ ዐለይሂ ሰላቱ ወሰላም ከመካ ሰዎች ይልቅ የጣኢፍ ሰዎች የተሻሉ ሊሆኑ ይችላሉ በሚል ወደ ጣኢፍ አምርተው ነበረ። ጣኢፍ ሲሄዱ ጉዳዩ የባሰ ሆኖ ነው ያገኙት። ጉዳዩ ከመካ ይልቅ የጣኢፍ የባሰ ነበረ። ነቢያችን ዐለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ደማቸው የፈሰሰበት ሰዓት ነበረ። በዱላ ተቀጥቅጠው ለዛውም በህፃናቶችና አቅላቸው ኸፈፍ ያደረጋቸው እብዶች ሰብስበው የጣኢፍ ሰዎች በሉ ታሏቸው በድንጋይ እያባረሩ ይመቷቸው ነበረ። አሽረፉል ኸልቅ አሽረፉ መን ወጅደ ዐላ ወጅህ ዱንያ በዱንያ ላይ ከተገኙ ፍጡራኖች ሁሉ ከአላህ ዘንድ በላጭ የሆነ ደረጃ ያላቸው ሰው በእብዶችና በህፃናቶች ሲደበደቡ። ለምን ሲሉ እስልምናን ለማስተላለፍ ሲሉ ብቻ። ከድብደባው በኋላ የሚያገኙት ጥቅማ ጥቅም ኑሮ አይደለም። በዛ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ለማንኛውም ዳዒ ለማንኛውም የእስልምና አስተማሪ መሰረት የሚሆን ነገር ተናግረው ሂደዋል። አላህ Subhanahu Wa Ta'ala ጅብሪልን አለይሂ ሰላም ልኮላቸው ያ ሙሐመድ አንተ ያ ሙሐመድ ሆይ አላቸው አለይሂ ሰላቱ ወሰላም ይሄ መለኩል ጅባል ነው የተራራዎች መላእካ ነው እና የፈለከው እንድታዘው አላህ Subhanahu Wa Ta'ala ልኮልሃል በሚላቸው ጊዜ መለከል ጅባልም መጣና ያ ሙሐመድ እንሺታ አጥበቅቱ عليهم الاخشبين በትፈልግ ሁለት ተራራዎች ላላተማቸውና የተራራዎች ሁሉ ተወካይ የተራራዎች ሁሉ አዛዥና አንቀሳቃሽ መላእካ ነኝና ሁለቱ ተራራዎች እንዲላተሙ አድርጌ መሃል ላይ ልጨፍልቃቸው በሚላቸው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም لا اي هو نمالو بل اريد ان يخرج من اصلابهم من يتولى هذا الدين الناس بايستكاكلو انكون كنسو يميولدو ልጆቻቸው እስልምናን የሚሸከሙና እስልምና በትክክለኛ የሚያስተላልፉ ሰዎች ሊሆኑ ይችላሉና የለም ማጥፋት ሳታጥፋብኛሉ አታጥፋብኛ ይሆንማሉ እንግዲህ سبحان الله الكريم يمانኛውም داعي ስራ ሲጀምር وعينه في النهايه عينه መጨረሻው ላይ አሳርፎን አባቶቻቸው ሳይስተካከሉ ልጆች ወልደው ልጆቹ የሚስተካከሉ የሚመኝ ነብይ ነው የነበረን አለይሂ ሰላቱ ወሰላም طيب ማንኛውም داعي ይሄንን ተንተርሶ መጓዝ አለበት علمን ሲያስተላልፍ عادم يدين الاسلام اوقات يبزام ينسم الله سبحانه وتعالى اوقات يسطو سو كله يا الله وديتا فلغو ماستمر አለበት ይሄ በርግጥ ካሁን ቀደም ያስተላልፍኩት ኪታብ ነበር طالب العلم بين طالب العلم بين امانه التحمل واداء وامانه الاداء اوقات فلاغي يمشكمو ሐላፊነትና የማስተላለፉ ሐላፊነት በሚለው ላይ አስተላልፈው ነበር طالب العلم بين اداء التحمل وامانه الاداء يمشكمنا يماستلالفو ادرا تشካሚነት በሚል ርዕስ ላይ አስተላልፈው ነበር ከመጀመሪያውኑ ማንኛውም ሙስሊም يدين الاسلام اوقاتን መሸከም وعليكم السلام ورحمه الله وبركاته يدين الاسلام አደራ የመሸከም ሐላፊነት ተጥሎበታል ከተሸከመን በኋላ የማስተላለፉ ሐላፊነት ሲያስተላልፍ ደግሞ የአላህ ውዴታ ብቻ ፈልጎ ነው ማስተላለፍ ያለበት ولا يقصد به توصلا الى غرض دنيوي የዱንያ የሆነ ጥቅማ ጥቅም መፈለግ የለበትም ነው መዳረሻ አድርጎ መያዝ የለበትም የዱንያ ጥቅማ ጥቅሞች የተለያዩ ናቸው የገንዘብ ፍቅር ያለው ሰው ገንዘብ ፈልጎ የበላይነት ፍላጎት ያለው ሰው የበላይ እንዲሆን ፈልጎ ሹህራ ደግሞ ታዋቂነት ስመገናና መሆን የሚፈልግ ደግሞ ስመገናናነትና ታዋቂነትን መፈለግ የለበትም በዲነል እስላም ላይ ወይም ደግሞ ከጓደኞቹ ለየት ብሎ ለመታየት ጓደኞቹ በተለያየ ነገር ሲታዩ እሱ ደግሞ በዲን الاسلام ታየ ለሚባል ሱብሃንአላህ እዚህ ላይም በጣም አስፈሪ የሆነ ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ان اول من تسعر بهم النار يوم القيامه ثلاثه قال النبي صلى الله عليه وسلم يوم القيامه يا اسات የመጀመሪያ የእሳት ማቀጣጣያ የሚሆኑት ሱብሃንአላህ የእሳት እሳት መጥታ መጀመሪያ የምትቀምሰው ማቀጣጣያዋ ሶስት አይነት ሰዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሶስቱ አንዱ የተቀሰተ ዓሊም ነው በዱንያ ያለ አላህ ሱብሃነ ወተዓላ ዒልሙ ሰጥቶት ነገር ግን ዒልሙ በአግባቡ ያልተጠቀመበት አንደኛው ሀብታም ሆኖ ሀብቱ በዲን الاسلام ሲያስተላልፍ ከርሞ ግን ንያው የተበላሸበት ሶስተኛው ሙጃሂድ በአላህ መንገድ ላይ የሚታገል የእስልምና ታጋይ ግን ንያው ሌላ ሆኖ አላህ ሱብሓነሁ ወተዓላ ሶስቱም አይነት ሰዎች ያቀርባቸውና የመጀመሪያዎቹ ሀብታሞች ቀርበው እናንተ ሰዎች ሀብት ሰጥቻችሁ ነበረ፣ ዲን አልኢስላምም እንድትገነዘቡ አድርጊያችሁ ነበረ፣ ግን ለዚሁ ያደረጋችሁት ምላሽ ምን ነበረ ብሎ ይጠይቃቸዋል። አላህ ሱብሓነሁ ወተዓላ በሚጠይቃቸው ጊዜ ሀብታሞቹ ምን ይላሉ? ያ አላህ፣ በዱንያ እያለን መልካም ስራ የተባለ ሁሉ እኮ አልፈን አናውቅም የሰራ ነው ብንሆን እንጂ ብለው ሲሉት፣ መስጂድ አሰራን፣ መድረሳ ገነባን፣ ተማሪዎች አስተማረን፣ ምስኪኖች ረዳን፣ የቲሞች አሳደግን ብለው ያደረጉት ሁሉ በዝርዝር ይነግሩታል። አላህ ሱብሓነሁ ወተዓላ ወሁወ አዕለሙ ቢሂም ቀብለ ሱአሊሂ፣ ከመጠየቁም በፊት አዋቂ የሆነ አምላካችን በዱንያ ሲሰሩ ሳለ ውጫዊም ውስጣዊም ማንነታቸው የሚረዳ የነበረ አምላክ ነውና ከዘብታ ይላቸዋል። ዋሸህ፣ ውሸታም ነህ አንተ ባሪያ ይላል። በዱንያ እያለህ ያ ሁሉ ንብረትህ በእስልምና ስታፈሰው የነበረ ልዩ እከለ እኮ እንዴት ያለ ቸር እኮ ነው፣ እንዴት ያለ እኮ ቸር፣ በጣም እንዲያው ገንዘቡ ሁሉ በኸይር ቦታ የሚያውል ሰው እኮ ነው እንዲባልልህ ነበረ ተብሎልሃል። በዱንያ አሁን እኔ ዘንድ ያስቀመጥከው ነገር ስላለለ በዱንያ ፈልገህ ነበር የተንቀሳቀስከው፣ ዱንያ ላይ ተሰጥቶሃል፣ ሂድ ወደ ጀሃነም ይለዋል። እና ሊላሂ ወኢና ኢለይሂ ራጂዑን። ማዕሲያ ሰርቶ ወደ ጀሃነም የሚነዳ ሰው ምንም አይቆጭም፣ ግን በዱንያ እያለ ኸይር ሰርቶ ኸይር ሲሰራ ግን አመለካከቱ ስለተበላሸ ብቻ የአላህ ውዴታ ፈልጎ ስላልሰራው ብቻ ወደ ጀሃነም የሚነዳ ሰው አለ። ስራው ሰርቶታል፣ አመለካከቱ ብቻ ነው ያበላሸው። በዚሁ ምክንያት ኢኽላስ ስላሌለው ወደ ጀሃነም የሚነዳ ሰው አለ አሉ። አላህ ይጠብቀንና። ሁለተኛው ሙጃሂድ በአላህ መንገድ ላይ ሲዋጋ ሲታገል ከርሞ ሲቆስል ሲደበደብ ከርሞ በስተመጨረሻም በጂሃድ ነው የሞተው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዲፋዓን ዐን አልኢስላም፣ ዲፋዓን ዐን አልመሳኪን፣ ዲፋዓን ዐን አልዱዓፋ፣ ለእስልምናና ለሙስሊሞች፣ ለደካሞች፣ ለህፃናቶች ለመጠበቅ ብሎ የእስልምና ዳር ድንበር ለማስከበር ብሎ እንቅልፍ ያጣ ሰው የውመል ቂያማ ከአላህ ፊት ይቆምና አንተስ ጀግንነት ጥንካሬ ሰጥቼህ ነበረ ምን ሰራህበት ይለዋል። በሚለው ጊዜ ያ ረብ፣ ምንም እኮ ቤት ተቀምጬ አላውቅም፣ ከሀገር ለሀገር የደካሞች መብት ለማስከበር ስሮጥ ስሯራጥ እኮ ነው የነበርኩት፣ በዛውም ነው የሞትኩት፣ በጂሃድ ነው የሞትኩት ይላል። አላህም ሱብሓነሁ ወተዓላ አንተ ባሪያዬ ዋሸህ ይለዋል። ያ ሁሉ በዱንያ የሰራኸው ሊዩቃለ ለከ ፉላኑን ጀሪ አው ሹጃዕ እከለ እኮ እንዴት ያለ ደረቅ እኮ ነው፣ ምንም እኮ የሚያስፈራው ነገር የለም እንዲባልልህ ነበረ። አመለካከቱ አበላሸው። ወቀድ ቂል በዱንያ እያለ ተብሎልሃል፣ በዱንያ ነበር አይደለም የምትፈልገው፣ በዱንያ ላይ ተብሎልሃል እና ዛሬ ከኔ ዘንድ ያስቀመጥከው ነገር የለም፣ ሂድ ወደ ጀሃነም ይለዋል። ሁለተኛ የእሳት ማቀጣጠያ ሙጃሂድ ይሆናል። አላህ ሱብሓነሁ ወተዓላ ይሰትረን፣ አላህ ይጠብቀንና ሶስተኛው ዓሊም ሱብሓነላህ፣ አላህ ዕልም ሰጥቶት አላህ ሱብሓነሁ ወተዓላ በተለያየ አይነት የዕልም አይነት ሰጥቶት አንደበተ ርቱዕ ሆኖ አንደበተ ርቱዕነትም ሰጥቶት እንዲሁም ሁኔታዎች አመቻችቶለት በዳዕዋ ተሰማርቶ ሰዎችን ሲመክርና ሲዘክር የነበረ ዓሊም፣ ሰዎችን ሲያስተምር የነበረ ዓሊም የውመል ቂያማ ይመጣና ከአላህ ፊት ይቆማል። አንተ ባሪያዬ የኔ ዲን የኔ መንገድ እውቀት አስተምሬህ ነበረ፣ አሳውቄህ ነበረ፣ አንደበተ ርቱዕም አድርጌህ ነበረ፣ ሁኔታውም አመቻችቼልህ ነበረ፣ ምን ሰራህ ይለዋል። ከዛም ሰውዬው አላህዬ፣ እኔማ ሰዎችን አስተምሬያለሁ እስከ ዕለተ ሞቴ ድረስ በተለያዩ መድረኮች ተገኝቼ ዳዕዋ ሳደርግ በተለያየ አጋጣሚ ቁሜ ሰዎችን ስመክርና ስዘክር የነበርኩኝ ሰው ነኝ ይላል። አላህም ሱብሓነሁ ወተዓላ ምን ይለዋል? ከዘብተ ዋሸህ አንተ ባሪያ ይለዋል። ኢነማ ዐለምተ ሊዩቃለ ለከ فلان عالم وقد قيل أنت بدنيا ياله تستمر ينبرو أنت بدنيا ياله دعوات هادر ينبرو سوچ هلو نگگرون ديتي تأفتان ماسر جاوچون ديتي عرقالو عقل عالس ديتي عمرالن ديبال اللي نيته نبرا يستماركو بدنيا مياله تبلو اللهل متكو عجر يمياس جنج اللي نگر يلا منا ود جهنم هيدي لوا ወደ ጀሃነም ሄድ በሚለው ጊዜ ቀጥ ብሎ ይሄዳል ጀሃነም ይገባል ሱብሃንአላህ እንዲያውም ሰዎች ከመግባታቸው በፊት የእሳት ማቀጣጣያ የመጀመሪያ ይሆናል ይላል ስለዚህ ዛሬ በሚንማረው አዳቡል ዓሊም ፊ ዒልሚሂ የሚለው ከአስራ ሁለቱ አይነቶች አንዱ ስናስተምርም دعوات النادرجم سوتين الإسلام وكي كالله جار تواوكي كالله جار كربي تاترو بوتان دينورا بلن نيتا مقرب اللبن الله سبحانه وتعالى قال لن بدنيا كم يورد باروش آياد رجن اللهم استرنا بسترك الجميل يا أرحم الراحمين بدنيا يقد جنزب مفلق عيد اللم يقد ليلة ليلة مفلق عيد اللم طلب جاه أو شهرة أو سمعة ስሙን ዲሰማለት በአለም ገናና እንዲሆን የታወቀ እንዲሆን ወይም ከጓደኞቹ ለየት ያለ እንዲሆን ወይም እነዚህን የመሳሰሉ ለይቶ የሚያስተምር ሰው ሁሉ በመማሩና በማስተማሩ ሌላ አይነት ፍላጎት ሳይኖሩ ከሆነ የሚማረው የውመል ቂያማ በትፈየኩኑ علمه وتعليمه عليه يوم القيامه وبالا ጸጸት ምን አለ ባላወቅኩት من اللي دين الإسلام مور بالهون كن بلو يمستسأت باتي هنا سبحان الله علماء تككلن يهون نيات جواز تكاكلو لالله بيتشابلو يمي مارونا يمي استمرو سوج يوم الكيامة كمجاهد وچم بلاي هنو من نيوم سو يمي كانابت بوتالاي تكامت او ستايو سيستمر الناس مار سينكراتت سينكرافف كرمو يوم القيامة سبحان الله الكريم من هم نقرب مساته نقرب لنهم يمير الله سبحانه وتعالى أهل سواج الله سبحانه وتعالى كن السواد رقين الله يتبكنا سلزي يم جمر يو أينت نيات مستكاكل يهونا المالتنا إن شاء الله تعالى إمام الشافعي رحمة الله تعالى عليه ينيا ناس ملكتو يإخلاص ناس ملكتو من إلالو وددت أن الخلق تعلموا مني هذا العلم على ألا ينسب إلي حرف منه إلالو سبحان الله الكريم رحمه الله تعالى دسي لن يلالو سوچ كني تمرو أوكتو أقنتو كإمام الشافعي تماركت بايلو دسي لن يبرا إلالو حتى لا يشتهر بين الناس كسوج مكاكل شهرا دا ياغنو يا الله باهونو ساعتن قانس براساتي انيا راساتين بسرانو سرا ايدلم سو بسراو انكون سو سرتوت تقمو يعني فائداو ودنيا دي تقا يمنفلك سنت الناس انت سوج عالم بينما امام الشافعي رحمه الله تعالى سوج كان يتمرو اوقاتو اغينتو جن ሻፊዒ አስተማረን ባይሉኝ ደስ ይለኛል አንድ حرف እንኳን አይደለም አንድ መስአላ አንድ حرف እንኳን ከኢማሙ ሻፊዒ ሰማሁት ባይሉ ደስ ይለኛል وقال ايضا رحمه الله تعالى هنا معلوم ما ناظرت احدا قط على الغلبه ከሰው ጋር ለማሸነፍ ብዬ ተከራክሪ አላውቅማል يا الله علماتكو تافاتي هون اوم لذيهن ببرا سون لما الشنف بيساي هون تككلن يا اونتاون لما الردات بيتشانو امكرا كرو بياك تاكاو يالو مسألة وج بزيهيس بزيك التاسبس يهن يو مسألة بزيه ملكو كمتاب بنسي يالكون امكرا كرو كعلماء وج لا الشنف هاتكو فلق يساي هون تلقي هون اوكت لما الردات بيينو يلاب ما ناظرت احدا قط على الغلبه بماشنف لماشنف بيه ماننم تكراكر ريال اوكم ووجدت إذا ناظرت أحدا أن يظهر على يديه لذي تبلو إلى اللو كمان يوم سوغار سكراكر ما سرجاو كالسوغار بهون اللين الله ما سرجاو كالسوغار بهون اللين بيه من يالله نار بهون ساعت هكذا كان علماؤنا رحمهم الله تعالى في قديم الزمان يدرو جزي علماء وشاتين يسلمنا أبات وشاتين قدمت يسلمنا أبات وشاتين سلفوش رحمهم الله تعالى بزهم الكنبر بصحابة جزيم ابن أبي ليلى إني بال تابعي عندما يستلالفو ينبياتين صلى الله عليه وسلم صحابة وش كما توب لا يميهون صحابة وش عند مسجد وست تكمتو عند مسألة بمي متا جزي كل ما انقتاتشو يدفعلو يا ليت فلانا كفاني لالو أيوش أكلب ملسوت أنين بقل عقلن يلو نبرة من هاللبت السو ملسوت بقل عقلن يلو نبرة باهونو ساعت جن أكلك أدموس هاي ملسو إني طلو بي الملسو عينت تدفيال حتى تأياكي وسوية تأياكي ونساي جرس لملاش يمش كداد دمو واندموج والله بتلي فتوى لاي يأسلمنا فتوى لاي سيتلالف بدأم بركتي على آدابو تشاسفر لقتال الشيخ محمد صالح العثيمين رحمة الله تعالى عليه وغفر الله لنا وله وأسكنه فسيح جنته بس تمج الرشاك كبابي كاستلال لفواتشو بروغرامو تشاتشو مكاكل عندن يولاي إذ تلقونه بألسنتكم يميلو بملاسو تشاتشو ست كباب بلوتي دين الإسلام أستمهرو بلو بميستلال لفوتبوتا عند جزي سيستلالفو منالو بدين الإسلام دين الإسلام نوكله يم يستلالف من يوم سو هلو أمن لا يقومو يتناجر عنده هنا من ردات اللبتر إما أن يقول قال الله فإنه وكيل الله في أرضه وإما أن يقول قال رسول الله فهو وكيل رسول الله صلى الله عليه وسلم من بعده في الأرض دين الإسلام بم يستلالف جزي عندن دقيزي لما سرجا يمتك ما تشو قرآن وقال الله يانا من ناقره بزه ساعات الله نوكلون من ناقره مالته ويمدق مقال رسول الله نميله يا الله ملك تنيان دهالو لنه يا الله ملك تنيان وكلو يتناقرون فالموقف موقف صعب بدأم أسجناكي أسفري هنا بوتالين وميقومو مالته اسلمنا نوكلو يمن ناقر مانين يوم هل بهون ساعات عندن دقيزي عندما ويا يا رأسه لنا درق والن اسلمنا مني مثل هال اسلمنا بنقراتين لاي بمني مثل هال يمي تنتنا يدلم يا راسو يونا مسارات سلال لو مني مثل هال يهن يو بمن ملكو بنتنتنا ويشالال تبلو يدلم ماذا قال الله في ذلك وماذا قال رسول الله صلى الله عليه وسلم يا الله ملكتن يا منالو الله سبحانه وتعالى يهن الناس ملكتن من على تبلون مجلس ومال الله يوفقنا سلازي إخلاص يمجمريا يا الله وديتا فلقو من كساكس يمجمريا ونكسكاسيا بلنا وانقا قراتو إمام الشافعي رحمة الله تعالى عليه وقال ما كلمت أحدا قط إلا وددت أن يوفق ويسدد ويعان ويكون عليه رعاية من الله وحفظ إمام الشافعي رحمة الله تعالى عليه وغفر الله له وأسكنه فسيح جنته ما ننم بدين الإسلام قداي أن ناقري ألاوكم إلا وددت يتمنيه بهننجي أن يوفق سوي والله اندي وفق أو اندي ستو اندهم كتتنيا من قد لا انديهون اللهم من دي أقزونا كالله سبحانه وتعالى كاللانا تبك عندي الدرق اللت كمي واشنينا كمي أجبر برين سبحان الله حق كتنا قروم يساكو حق لما قبل الله يقزو حق يتنا قرأكو هنم تككلن يا ماسرجا والله يوفقونا أني اندك كتلو يعدقين بلون أمين من يت باشن نفكتنا بسوك زند تهواكي بوهنكوين باشن نفكتنا إمام الشافعيكو تكرهك روايش النفو من دبال اللي أهيد اللي ميلوت رحمه الله تعالى عليه وغفر الله له عندذي نبروا انجد قدمت اسلمنا اباطوتات ابو يوسف يميبالو عراقاوي ناتشو صاحب ابي حنيفه رحمه الله تعالى عليهما يا ابو حنيفه غوادنيانا وانا درساچو يميبالو ناتشو بهوتم يالو بتام امتكاونا اممكابت تماريه بلو يجلصوت ابو يوسف نو بتام دس يميل عالم نبر ابو يوسف المؤمن يلالو قال يا قوم ان انت حزبوچي وغنوچي هوي اريد بعلمكم الله سبحانه وتعالى اريد بعلمكم الله ان انت بمستماري الله نشالو فاني لم اجلس مجلسا قط انوي فيه ማንኛውም መجلس ተቀምጫላውቅም መجلس العلم ተቀምጫላውቅም አሩ فإني لم أجلس مجلسا قط أنوي فيه أن أعلوهم إلا لم أقم حتى أفتضح بيتኛውም ቦታ ከሁሉም በላይ ልሁን ብዬ ተቀመጥኩበት ሰዓት የለም كمجلس سال النساء المورد بهون انجي سبحان الله دين الاسلام بمجمر يا درجه استمروتم سراوم يمطاو دين التواضع ان تتواضع لله سبحانه وتعالى وتتواضع للحق الذي عليه كلام الله وكلام رسول الله صلى الله عليه وسلم يا اسلمنا استمرو ويم اسلمنا حيمانوت يمطاو بمجمر يا درجه የተህትና ሃይማኖት ነው ለማን ነው ተህትና የምትሰጠው ለሰው አይደለም ሰው ሰራሽ አይደለምና ለሰው አይደለም ለአላህ Subhanahu Wa Ta'ala ተህትና እንድንሰጥ ከላይ የነበረው ጭንቅላታችን ለአላህ ስንል ጎንበስ አድርገን ሩኩዕ እንድናደርግ ከላይ የሚውለው ተካሻችንም ማጅራታችንም ጭንቅላታችንም ግንባራችንም አይናችንም አፍንጫችንም ስጁድ አድርገን ወደ ታች እንድናወርደው ለኡልነት ታላቅነት ሃያልነት የሚገባህ አንተ ብቻ ነህ አምላኬ ሆይ ብለን እስልምናችን ተቀበለን እስላማውን ቅስቀሳ ሲናከናውን ለእንና ለኔ አይገባኝም ይያሉ ነው ስጁድ አድርገን ስናበቃ ታዲያ መቁራራቱ ምንድነው ዲን እስላምን ስናስተላልፍና ስናስተምር እኔ ከሁሉም የበላይ ልሁን ብሎ መመኘትና ማሰብ ወይም ደግሞ በንቅስቀሳ ማሳየት ምን ይባላል ሙስሊም ለአላህ ስጁድ አድርጎ ካበቃ በኋላ ልዑልነት የበላይነት ለኔ ይገባኛል የሚለው ምኞት ባልነሮ ነበር የስጁዱ ትርጉም አልተረዳነውም እንጂ ሶላት በሰገድን ቁጥር ኢያከ ነዕቡዱ ወኢያከ ብለን ስናበቃ ዒባዳ ለገይርላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ዒባዳ ለገይርላህ ባላደረግን ነበር يتلي أي عبادة وجه كل ما يحبه الله ويرضاه سعد بن ياسين فيديو ودلاي زلو بهال إن شاء الله فكدم يمتاز تلالفون اگر كالة أدمين وجه تنقى اگر إن شاء الله جزاك الله خير حبيبي طيب ከላይ የሚውለው አካላችን ለአላህ ስንል ወደ ታች ካወረድነው በኋላ ከሌሎች አካላቶች የሚፈልግ ነገር ባልኖረን ነበር ነገር ግን የስጁድ ማዕናና የሩኩዕ ማዕና በአግባቡ አልተረዳነውም እንጂ ብንረዳው ኑሮ ይሄው ነው አቡ ዩሱፍ ረህመቱላሂ ተዓላ አለይ ታላቁ የአቡ ሐኒፋ መዝሐብ ምሁርና ዋቂ ናቸው የበላይነት ተመኝቼ የተቀመጥኩበት መجلس ሁሉ ከመجلسው ሳልነሳ የምዋረድ በሆነ እንጂ ምንም ነገር የለም አሉ። አንደኛው እንግዲህ ስናስተምር ወይም ዳዕዋ ስናደርግ ወይም ሰዎችን ስናስተውስ ለአላህ ብቻ ብለን መሆን አለበት። የፈለገ ሰው ይጥላን የፈለገ ሰው ያጥላላን የፈለገ ሰው ያንቋሽን ከሰው ጋር አግሪመንት እስካላደረግን ድረስ ከአላህ እንጂ ከአላህ ብቻ ነው መፈለግ ያለብን አጅራችን ሁለተኛው ደዋሙ ሙራቀበት ላህ ተዓላ ፊ ስሪ ወልዓላንያ ዓሊሙን ሙዓልም ወዳዒ ወሙዘኪር አስተዋሽ ዳዕዋ አድራጊ ዓሊም በየቦታው ሕለቅል ዕልም ተሰማርቶ የሚያስተምር ማንኛውም አስተማሪ ሁሉ እኛም ዛሬ ለአስተማሪነት ባንበቃም ለአስተማሪነት ለመብቃት እየተማርን ነው ያለ ነው። እነዚህ ሁሉ ከሁለት አይናችን መካከል አስቀምጠን የሁለት አይናችን ማረፊያ አድርገን ከተንቀሳቀስን አላህ ስብሓነሁ ወተዓላ ዕልሙን ሐቂቂ ይሰጠናል። ዕልም ካገኘን በኋላም አላህ ያግዘናል ይረዳናል እንሻ አላሁ ተዓላ። የመጀመሪያው ምንድን ነው ያጀማዓ? ኢስላሑ ንያ፣ ንያችን ማስተካከል፣ የአላህ ውዴታና የአላህ ፊት ብቻ ፈልገን መንቀሳቀስ። ሁለተኛው ደዋሙ ሙራቀበት ላህ ተዓላ ፊ ስሪ ወልዓላንያ፣ በግልጽም በገሃድም ሆነ በድብቅ አላህን መጠባበቅ። እንደሚታወቀው አላህ ስብሓነሁ ወተዓላ ኢነ ረበከ ለቢል ምርሳድ፣ አምላክህ አላህ ስብሓነሁ ወተዓላ ባሮቹን ይጠባበቃቸዋል። በምን ሁኔታ ላይ እንዳሉ፣ ምን እየሰሩ እንደሆነ፣ ምን ነይተው እንደሰሩት ሁሉ አላህ ስብሓነሁ ወተዓላ ይቆጣጠራቸዋል። ኢነ ረበከ ለቢል ምርሳድ፣ አምላክህ ተጠባባቂ ነው። ደግሞ ወደ ሌላም አይደለም የምንሄደው፣ ሙተን ወደ አላህ ስብሓነሁ ወተዓላ ነው የምንሄደው። መደባበቅ፣ መደበቅ፣ መደበቅ ያባልለበት እልም ያለ ሜዳ ጫካ የለው፣ ውጣ ውረድ የለው፣ ጎድጓዳ ሸለቆ የለው። ፊት ለፊት ቁመን ያለምንም መደበቂያ እጅ እግሮቻችን በሚመሰክሩብን ጊዜ ምንም ማምለጫ የለንም። ስለዚህ ከወዲሁ በዱንያ ላይ እያለን እያንዳንዷ እንቅስቃሴ፣ እያንዳንዱ አስተሳሰብ፣ እያንዳንዱ አነጋገሬ ከበስተጀርባው አላህ ስብሐነሁ ወተዓላ እየተጠባበቀኝ ነው። ስለዚህ አላህ የሚወደው ብቻ መናገር አለብኝ፣ አላህ የሚወደው ብቻ ማስተማር አለብኝ ብሎ ማሰብ አለበት። ይሄውም ሙራቀባ ብቻ ሳይሆን ደዋሙ ሙራቀበቲላህ፣ አላህ እየተጠባበቀኝ ነው፣ አላህም ዘንግቼ እንዳያገኘኝ ልጠባበቀው ብሎ መንቀሳቀስ አንድ ዓሊም ሲያስተምር። ወልሙሓፈዘቱ እንዲሁም መጠባበቅ ዓላ ኸውፊሂ ፊ ጀሚዕ ሐረካቲሂ ወሰከናቲሂ ወአቅዋሊሂ ወአፍዓሊሂ፣ በስራውም በንግግሩም በዝምታውም በእንቅስቃሴውም ማንኛውም አጠቃላይ ስራው ሁሉ የአላህ ፍራቻ የተሞላበት የሆነ ጥበቃ ላይ መሆን አለበት። ዓሊም ራሱን ይጠብቃል፣ ዓሊም ህብረተሰቡን ይጠብቃል። በወቅት ያሉ ሰዎች በአጠቃላይ ዓሊም በዓለም ዱንያ ያሉ ሰዎች ሁሉ ችግር ውስጥ እንዳይገቡ በተቻለው መጠን ህብረተሰቡን ማስተማርና መጠባበቅ መቻል አለበት። አላህ እየተጠባበቀኝ ነው ብሎ የሚገምት የሚረዳ እርግጠኛ ከሆነ ፈኢነሁ አሚኑን ዓላማ ኡዲዓ ሚን አልዑሉሚ፣ አላህ ስብሓነሁ ወተዓላ በሰጠው አደራ ላይ ታማኝ ተደርጎ ነው። ሱብሓነላህ። አላህ አምኖት የዲን አልኢስላም የአላህ ህግጋቶችን ካሳወቀው በኋላ ያ አላህ ኢነሁ መቃሙን ዐዚም ኢነሁ መቃሙን ዐዚሙን ሊመን ዐረፈ ዐዘመተ ሀዛ አልመቃም፣ የዚህ ቦታ ለሚገነዘብ ሰው ወላሂ ቦታው በጣም ከባድና ትልቅ ቦታ ነው። እዛ ቦታ የተቀመጠ ሰው ምንም ነገር ግራ ቀኝ ላያይ በጣም ትልቅ ተውፊቅ ነው። ፈኢነሁ አስበሐ አሚና ረቢል ዓለሚን ፊ አርዲህ፣ በምድር ላይ የዓለማት ጌታ የአላህ ስብሓነሁ ወተዓላ ታማኝ የአላህ መልእክት አስተላላፊ ሆነ፣ ከአላህ ጋር የሚያገናኝ ያ አላህ ወላሂ ያኒ ቦታው ቦታ በጣም ትልቅ ቦታ ነው። እንደገና ደግሞ ትልቅ ርስክ ውስጥ መክተት ነው ራስ። የአላህ ታማኝ ለመሆን ዲን አልኢስላም ለመማር ስንገባ ሱብሃንአላህ፣ ቦታው ትልቅ ቦታ ነው። ያ ቦታ በትክክል በአግባቡ የተወጣ ሰው ደግሞ ትልቅ ሽልማት ይገባዋል። ለምን? የታላቁ የሃያሉ አምላካችን የአላህ ሱብሃነሁ ወተዓላ አደራ ተሸክሞ አላህ ምን ያህል ቢያምነው ነው ዲን አልኢስላምን ያሳወቀው። ዲን አልኢስላም ካመነ ካወቀ በኋላ ዕልሙ ከተሰጠው በኋላ በዝባዝንኬ ያን የሚዝረከረክ ሰው ደግሞ ምንኛ ዝርክርክ ነው! የዓለም ዝርክርክ ነው! ትልቅ ሽልማት ትልቅ ማዕረግ ላይ ሆኖ ቆሻሻን ካላጨማለቅኩኝ ብሎ ወደ ታች እንደመውረድ ነው የሚቆጠረው። ዕልም ከተሰጠው በኋላ ንያው ኢኽላሱ ለአላህ አድርጎ ሙራቀበቱላሂ ሱብሓነሁ ወተዓላ ይዞ እንደማስተማር፣ በአንጻሩ በሌላ ዝባዝንኬ ውስጥ የሚገኝ ዓሊም ካለ ማለት ነው። አላህ ይጠብቀን፣ ዑለማዎቻችን አላህ ይጠብቅልን፣ የሞቱትም አላህ ለጀነት ይበላቸው። እንግዲህ ወቅታዊ ሁኔታን አስመልክቶ እዚህ ላይ ሙራቀበቱላህ የዘነጉ ሰዎች ለግላዊ ጥቅማቸው ሲሉ በተለያዩ ትርክምርክ ውስጥ የተዘፈቁ ሰዎች አሉ። የሁላችንም መመዘኛ አነጋገራችን አይደለም። የሁላችንም መመዘኛ በካፊሮች ተደግፈን ሙስሊሞች ወንድሞቻችን ስለጨፈጨፍንና እንደዚሁም ኃይል ስላገኘን አይደለም። የሁላችንም መመዘኛ ከቁርአን እና ከሐዲስ መሰረቱ ያለቀቀ አካሃድና አሰራር ስንሰራ ነው። ያኔ ነው ወከለ አለል ሐቂ ፈኢነል ሐቀ ዋፈቀሁ ወሁወ ዋፈቀል ሐቀ። እከለ በእውነት ላይ ነው ያለው፣ ትክክለኛ ማስረጃዎች እየደገፉት ነው፣ ለሚናገረውም ለሚሰራውም እከለ ሐቀኛ ነው። የዓለም መንግስታት ስላገዙትና ስለረዱት ዶላራቸው በላይቱ ላይ ስላርከፈከፉበት አይደለም። ላ አላህ ሱብሓነሁ ወተዓላ በቁርአኑ የተናገራቸው ንግግሮች፣ ነቢያችን ዓለይሂ ሰላት ወሰላም በሐዲሳቸው ያስተላለፉት ለኡማው ያስተላለፉት መልእክት ይዞ ስለሚጓዝ ፈኢነ ሪጃለ ዩዘኑነ ቢልሐቅ ወላ ዩዘኑ ልሐቁ ቢልሪጃል። እውነተኛ በዲን ልእስላም የሚንቀሳቀሱ ሰዎች በሐቅ ይመዘናሉ። ሐቅ ግን በሰው አይመዘንም። እከለ ስለሰራው ሐቅ ነው፣ እከለ ስለተናገረው ሐቅ ነው የሚባል አባባል የለም። እከለ ሐቀኛ ነው ቁርአንና ሐዲስ ተንተርሶ ስለሚናገር፣ ለሚሰራቸው ስራዎች ሁሉ ሐቅ ስለሚያግዙት አብረውት ስለሆኑ። እኛ በአሁኑ ሰዓት ሐቅ ወደኛ እንዲመጣ እንጂ እኛ ወደ ሐቅ እንድንሄድ ምንም ጥረት አላደረግንም። ስለዚህ ስራችን ኢኽላስ የለውም ማለት ነው። ስለዚህ ማንኛውም እንቅስቃሴያችን ሁሉ ሙራቀበቱላሂ ሱብሓነሁ ወተዓላ ጎድሎናል ማለት ነው። አላህ ሱብሓነሁ ወተዓላ ወደሚወደው ወደሚደሰትበት ስራ የሚንቀሳቀሱ ደጋግ አላህ ባሮች አድርገን። አላህ አደራ ሰጥቶናል። አላህ ሱብሓነሁ ወተዓላ ከዚህ የበለጠ ትልቅ ሽልማት የራሱ መልእክት ዓለም ዱንያ ተጀምራ እስክታበቃ ድረስ ህግ ይሆን ዘንድ የሱ የራሱ ቃል አውርዶ እንደመስጠት እንደማሳወቅ የበለጠ ሽልማት ምን አለ? ያ ኢኽዋ بعد الاسلام الله ወደ እስልምና ሂዳያውን ከሰጠን በኋላ የራሱ ህግጋት እንደማሳወቅ በላጭ ደረጃ ምን አለ? ታዲያ ምን ነው ሙስሊሞች በአሁኑ ሰዓት ያለነው ዝባዝንኬ ፍለጋ ዲናችን ወደ ጀርባችን ጥለን ሌላ ዓለማዊ ጥቅም ይዘን፣ አንዳንዱ ስልጣን ፍለጋ፣ አንዳንዱ ታዋቂነት ፍለጋ፣ ሌላው ደግሞ ዶላር በትከሻው ስለተርከፈከፈ ሐቅ እንዳይሰማ ሁለት ጆሮውም ልቡም ተዘግቶ በሙስሊሞች ወንድሞቹና እህቶቹ እየጨከነ የካፊሮች ተባባሪ በሙስሊሞች ላይ የተመዘዘ የሙስሊሞች ሰይፍ ሆኖ የሚያገለግለው ለምንድን ነው? ሙራቀበቱላህ የለማ አላህ ይጠባበቀኛል፣ አላህ እያየኝ ነው፣ ነገ ከነገ ወዲያ ወደ አላህ ነው የምሄደው፣ አላህ ሲጠይቀኝ ምን አባቴ ልመልስ ነው የሚለው ግንዛቤ ከውስጣችን ስለጠፋ በሁሉም ነገር ደፋሮች ሆነናል። ወላሂ በሁሉም ነገር ደፋሮች ሆነናል። የአላህ ሕግ ስንተላለፍ ደፋሮች፣ በሙስሊሞች ወንድሞቻችን ላይ እህቶቻችን ላይ ስንፈርድ ደፋሮች፣ እስልምና ላይ ቁመን እስልምና የማይወዳቸው ነገራቶች ስናከናውን ደፋሮች፣ ነገም በጀሃነም ላይ ደፋሮች ነን ማለት ነው። ምንም እንኳ የእሳቱ ቃጠሎ የጀሃነም ያኔ አንገብጋቢነት ባንቋቋመውም ግን ደፋሮች ነን በዱንያ እያለን። አላህ ሱብሓነሁ ወተዓላ ይጠብቀንና አላህ ሱብሓነሁ ወተዓላ ምን ይላል? لا تخونوا الله والرسول وتخونوا أماناتكم وأنتم تعلمون. لا تخونوا الله والرسول الله لنا يا الله ملك تنين خيانة تدرغو خيانة كهدت خيانة ما تالل ما تبربر يا الله لنا يا نبياتنا صلى الله عليه وسلم شريعة يا نبياتنا سنة يا الله سبحانه وتعالى شريعة لأن أنت تدنق قول لا تسال كتقبل لا تتبوها لا خيانة تدرغو وتخونوا أماناتكم كالله قال يتقبل تشوتك قال كيدان لا إله إلا الله محمد رسول الله ستلو يقبل تشوتك قال كيدان እያፈረሳችሁ ነው እየደበቃችሁ ነው እየካዳችሁ እያታለላችሁ ነውና ወአንቱም ተዕለሙን ለዛውም እኮ ያለ ዕውቀት እኮ አይደለም እያወቃችሁ ነው አዋቂዎች እንግዲህ አላህ በሰጣቸው ዕልምና አላህ በሰጣቸው መጀመሪያ ኢኽላሰን ሊላሂ ተጠባበቁ። አላህ ሱብሓነሁ ወተዓላ ያየኛል የሰጠኝና አደራ በትክክል ተወጥቼ ይሆን ወይም ሳልተወጣሁም የሚለው እያስጨነቃቸውና እያስፈራቸው ማስተላለፍ መቻል አለባቸው እንጂ አላህም ሱብሓነሁ ወተዓላ ከኛ በፊት የነበሩ አህለል ኪታብን ሲገልጽልን ቢማስተሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ ፈላ ተኽሸው الناس ወኽሸውን ከአላህ መጽሐፍ ከአላህ ህግጋቶች አደራ በተሰጣቸው መልኩ በመጽሐፉ መስካሪዎች ናቸው ይላል። ዑለማ እኮ ማለት اذا نطقوا بما شرع الله على العباد فان شرع الله ينطق على لسان العلماء ዑለማ የአላህ ህግጋት شريعه الله في ارضه የነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ባደረገ መልኩ የሚናገሩ እኮ ቢሆን ኑሮ እነሱም በአላህ ህግ ይናገራሉ ህግም በእነሱ ምላስ ይነገራል። ሁለቱ ተጋግዘው ኡማውን ያቀናሉ። ሐቅ በእነሱ ምላስ ሲፈስ የእነሱ ምላስም ሐቅን እየመረጠ ሲያስተላልፍ ያኔ يصلح العباد والبلاد ባሮችም አገሩም የሚለማው ያኔ ነበር። ባሮቹ ሲስተካከሉ አላቃቸው ከአላህ ጋር ያለው ሲስተካከል ትንሽዬ ነገር ለብዙ ነገራቶች የምትበቃ በረካ ያላት ትሆናለች። አላቃችን ግንኙነታችን ከአላህ ጋር ሲቋረጥ ግን ሁሉም ነገር ከኛ ይቋረጣል። የሀብታም ደሃ እንሆናለን እያለን እንዳንጠቀምበት ይደረጋል። በተለያዩ ነገራቶች ተለጉመን እንዳንበላ በተለያየ በሽታ ተይዘን ወይም ገንዘባችን አለን በቢሊየን የሚቆጠር ገንዘብ አለ ግን ባንክ ቤት ውስጥ ፍሪዝ አድርጓል። የተለያዩ መሪዎች ገንዘብ እንደዛ ነበር። ቀዛፊ የትላንትና ያጭር ጊዜ ትውስታችን ይሆናል ምንም እንኳን ወደ አኺራ ቢሄድም አላህ በምን መልኩ እንደተቀበለው አናውቅም። በህይወት ዘመኑ ያለ ግን ያገሩ ህዝብ ሲያሰቃይና ሲያሳድድ የነበረ ኪሱ አብጦ እስኪቀደር ድረስ ያገሪቱ ሀብት እየበዘበዘ የነበረ ነው ግን ገንዘቡ እንዳይበላው ተደረገ። ባንክ ቤት ውስጥ ለዛውም በካፊሮች ባንክ ቤት ፍሪዝ አደረጉበት። ይመለስ አይመለስ አይታወቅም የሚታወቅ ነገር የለም። علاقه كالله ጋር የተቋረጠ ሰው ሁሉ እጣፈንታው ይሄው ነው። በዱንያ ወደ አኺራ ከመሄዱ በፊት በአኺራ ደግሞ አላህ ሱብሓነሁ ወተዓላ እሰጣሃለሁ ያለው ይጠብቀዋል። አላህ ስብሐነሁ ወተዓላ በዱንያም በአኺራም መልካሙን ሰርተው በመልካም ሁኔታ ከአላህ ስብሐነሁ ወተዓላ ጋር የሚገናኙ ደጋግ የአላህ ባሮች አድርገን። ኢማሙ ሻፊዒ ረሕመቱላሂ ተዓላ ዓለይህ ምን ይላሉ? ለይሰ ልዕልሙ ማ ሑፊዝ፣ ዕልም ማለት በቃልህ የሸመደድከው አይደለም። ይልቁንስ አልዕልሙ ማ ነፋዕ፣ ዕልም ማለት አንተን ሲጠቅምህ ነው። በዱንያም ከመጥፎ ነገራቶች የሚከለክልህ የውመል ቂያማ ደግሞ አላህዬ በዱንያ እኮ እያለ የፈለገው እንዳይሰራው እኔ ስከለክለው የነበረ ባሪያህ እኮ ነው፣ እባክህ ወደ ጀነት አስገባልኝ ብሎ ዕልምህ ሲጠቅምህ ነው። ወዐለይህ ቢደዋሚ ሰኪነቲ ወልወቃሪ ወልኹሹዕ ወልወራዕ ወተዋድዑ ወልኹዱዕ ረሕመቱላሂ ተዓላ ዓለይህ። ዓሊምን አደራ ላለሁኝ አሉ። ሰኪና የተረጋጋ እንቅስቃሴ እንዲንቀሳቀስ ወቅታዊ ጥቅም ለማግኘት መስገብገብ የለበትም። ዕልሙን መርሳት የለበትም። አላህ የሰጠው ደረጃ መርሳት የለበትም። አላህ የራሱ ሕግ ማሳወቅ የሚያክል ነገር ምን አለ በዱንያ ላይ? የአላህ ሕግጋት ያወቀ ሰው በሌላ ነገር እንዴት ይታለላል ይሞኛል ተብሎ ይገመታል? የአላህ ፍራቻና ጥንቃቄ በተለያዩ ሙሐረማት ቢድዕ ወልኹራፋት እንዳይገኝ መጠንቀቅ መቻል አለበት። ለአላህ ሕግጋት ለአላህ ባሮችም ሙተዋድዕ ትሁት ሊሆን ይገባዋል። ሁልጊዜ አላህን የሚጠባበቅ ባሪያ መሆን አለበት። ኢማሙ ማሊክም ረሒመሁላሁ ተዓላ ወደ ሃሩኑ ረሺድ የጻፉት ደብዳቤ ነው ይባላል። ኢዛ ያዕኒ ሚማ ከተበ ማሊኩን ኢላ ረሺድ፣ ኢማሙ ማሊክ ረሒመሁላሁ ተዓላ የጻፉት ኢላ ረሺድ፣ ኢዛ ዓሊምተ ዕልመን ፈልዩራ ዓለይከ አሰሩ አሉ። አላሁ አክበር! ዑለማ ወላሂ ንግግራቸው ራሱ ሲጣፍጥ። ኢዛ ዓሊምተ ዕልመን፣ በዲን አልኢስላም አንድን እውቀት ያወቅክ እንደሆነ አሉ፣ ፈልዩራ ዓለይከ አሰሩሁ፣ የእውቀትህ ምልክት በላይትህ ላይ ሊነበብ ይገባዋል። አካሄድህ፣ አሰራርህ፣ አነጋገርህ፣ በአጠቃላይ አኗኗርህና አሟሟትህ ሁሉ በላይትህ ላይ ዕልሙ ሳትናገረው ዕልሙ በላይትህ ላይ የሚናገር መሆን አለበት አሉ። ዓሊም ሆኖ የዕልሙ ምልክት ካለለው ሃዛ ሁወ መምቁቱ ዒንደ ላሂ ስብሓነሁ ወተዓላ፣ ከአላህ ዘንድ የተረገመ ከረሕመቱ የራቀ ማለት ይኸው ነው። አላህ ሕግጋቱን ካሳወቀው በኋላ ላ ዩራ ዓለይህ አሰሩ ልዕልም፣ አሰሩ ልዕልም በአነጋገር አይደለም የሚገለጸው። አሰሩ ልዕልም ይልቁንስ ከመናገርህ በፊት በላይትህ ላይ የሚንጸባረቅ መልካም እንቅስቃሴዎችና መልካም ገጽታዎች ነው። ፈሊዩራ ዓለይከ አሰሩሁ ወሰኪነቱሁ ወሲመቱሁ፣ የዕልም ምልክቱም የዕልም ሰኪናውና የዕልም አኳኋኑ የዕልም ትሁትነቱና የዕልም ታጋሽነትና ወቃር ክብሩም ሊያላብስህ ይገባዋል። ለምን ሲባሉ ነቢያችን ዓለይሂ ሰላቱ ወሰላም ብለዋል፣ አልዑለማኡ ወረሰቱል አንቢያ፣ ዑለማ የነቢያቶች ምትክ ናቸው ብለዋል። የነቢያቶች ምትክ ከሆኑ በዕልሙ ላይ በነቢያቶች ላይ የነበረው ወቃር፣ ኹሹዕ፣ ኹዱዕ፣ ሕልም መታየት መቻል አለበት። በነቢያቶች ላይ ሲንጸባረቅ የነበረ ታጋሽነት፣ በነቢያቶች ላይ ሲንጸባረቅ የነበረ ወቃር፣ የአካሃድ፣ የአነጋገር፣ የአሰራር አለመጣደፍ፣ ታጋሽ መሆንም አብሮ ከዕልሙ ጋር ሊኖር ይገባል። ካልሆነማ ባዶ ዕልም ነው ይዞት የመጣው ማለት ነው። ከዕለታት አንድ ቀን አንዱ አደብ ቀሊል የሆነው ወደ ኢማሙ ማሊክ መጣና አጠያየቁም ስርዓት የለውም የጠየቀው ጥያቄም ስርዓት የሌለው ነበረና ኢማሙ ማሊክ ምን አሉት? ምን አይነ አተይተ ያ ጉላም አሉት። አንተ ወጣት ከየት ነው የመጣኸው አሉት። ቃለ ሚን አልዒራቅ። ምን አይነ አቅበልተ ያ ጉላም ሲሉት ምን አልዒራቅ አለ። ፈቃለ አይነ ኸለፍተ አልአደብ፣ ስነ ስርዓቱ የተውከው አሉት። يعني سبحان الله الكريم، طالب العلم ومعلم علم الدين الشريعة الإسلامية يمي استمر سو يمي مارسو كليلو ليت بال ملكو يمي تاوك بات قصة هالو مالتنو ساين ناقر ساين ناقر ندزيهو يمي النباب بات نبابا الله إنيا ولت تامت عجنو صوص تامت سدس تامت سبات تامت عجنو بمن لاي بعلم لاي علمو بانت لاي يا صادروا تسألوا من دنو لعلم من هل تهزاج هنا هل ببال خلاتهم زيرون والله ما لف لفاير لم ترقموا بأن دامت وسط بزوع علم ما كابت كالال بتلي بتلي من دنيا عينت باهون ساعت بار لنبت بتلي أي عالم بيتاتين كتش بلني من مارسوج والله درو إنيا سفر لين التمارنو سفر يالن طوات بتأم تفاج هنا مطالع علي يالن ويمدقمو تلاوة القرآن لي يالن يكري أساتي درس بنا كري أمن دري من در لمن دري جير كري أما درقن بمن هير قزي كارف فرنم تنش تمون كارف فرنم سووكو ودس رايه دالو يمن ناقن يوم قبير لم كم قب قاب من نقنان يوم اتنو كعشابو هالانو كسرامة توسيتو جواب سلونو من ناقن ياتو سلزي عندما يتمرت أيات أفتح تلاه تهيرنا وده كريات هلال كريات بلا سكتب على درس عندما تنسته كريات وده داخل سكتهر درس ساعات رجمنا أهونو كوبيتاتين كتبلا نكونو كتبلا نبيت لعلم attention بانا مستت بيتشا يمي على فنقر سنتنا سنتنا قرال سنتنا سنتنا قرال والله يا الله عمر بن الخطاب رحمة الله يعني عمر بن الخطاب رضي الله عنه وارضاه خليفة رسول الله صلى الله عليه وسلم كلتنياوي نبيات خليفة وأول أمير المؤمنين يمؤمن تازاج أمير المؤمنين بمبال من مجمري سيامي أقنيو عمر بن الخطاب نبيات صلى الله عليه وسلم الفاروق بلو يسيمت من بلو يمكر نبرا تعلم العلم وتعلم له السكينة والوقار أوكاتن تمارو لأوكاتم سكينة وقار تمارو لات سكينة مرقاقات وقار كبرهن متبك علم أكبروت عالم سنهن تنشي تبارك مثالي اللبن يعلم توكاوية مهنا اللبن يعلم وكيلوة سنهن ونقدي يعلم حق وكان اللتالي يميبالو أوكاتن تمارو لأوكاتن مرقاقات سكينة يترقاقان كسكاسينا يعلم أكبروتن ترادو اللت بتمسع تاي ملكو أبو هريرة رضي الله عنه وارضاه يستلع اللفوت يهن يو حديث ودى نبيات صلى الله عليه وسلم يمي درسنو مرفوع عنه تعلموا العلم وتعلموا للعلم السكينة وتواضعوا لمن تعلمون منه أوكاتن تمارو بلوى النبيات صلى الله عليه وسلم أبو هريرة رقمه تعلموا العلم وتعلموا للعلم السكينة لأوكاتن سكينة تردلت سكينة مرقاقات كتلي أيو نقراتوش ودى علم يترقاق قاسو مهن تردلت لعلم علم يترقاق قاسو يفلقانو باقين يو نقر فلو يمين كجكج سوا يفلقانو علم مراسو وتعلموا للعلم السكينة وتواضعوا لمن تعلمون منه لم تردت كعلم لم تردت متواضعوش هنو علم يهون تمرتي ستهنا كتمرتو بستجربة لم تتاقن يوم ملئك تتعزى جنتنا الرقاقت بهونو ساعات يعلنو مسلم بلا إسلام ومؤمن بلا إيمان يهونو ياتشقر يعلنو وعالم بلا أدب العلم عالم هونو يعلم سنسرعات يما يوكسو مهونم نو ياتشقر يعلنو أتوعد اسمه الله أكبر አላህ ሂዳያ ይስጣቸው። ጠይብ አሳድስ ዕልምን ተማሩ፣ ለዕልምም ሰኪና መረጋጋትን ተማሩለት። እንደዚሁም ለምትማሩት ህግጋትም ትህትናን አሳዩ። አላህ ስብሓነሁ ወተዓላ ለሚሰጣችሁ መልእክት ትሁቶች ሁኑ፣ ተቀባይነታችሁን ማረጋገጥ አለባችሁ ይሉናል። ይሄ አቡ ሁረይራ ያስተላለፉት መርፉዓን ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢማሙ ጠበራኒ ረሒመሁ ላሁ ተዓላ ፊል አውሰጥ ያስተላለፉት ደግሞ ከደጋግ ሰለፎቻችን ረሒመሁም ላሁ ተዓላ የተላለፈው ምክር ነው። ሐቁን ዓለ ልዓሊሚያ በአንድ ዓሊም ላይ ይገባዋል። ሐቅ አለው አየተዋضዐ ሊላህ ለአላህ ትሁት ሊሆን። ሱብሓነላህ ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ይበልጥ አላህን የሚፈራ ሰው ማን ነው? አላህን የሚገዛ ሰው ማን ነው ሲሉ መላኢካዎች ናቸዋ ሲሏቸው፣ እንዴ መላኢካዎችማ ይገባቸዋል እኮ አላህን ባይፈሩና አላህን ለአላህ ባይተናነሱ ነበር የሚገርመው እንጂ መተናነስም ይገባቸዋል አሉ። ከአላህ ጋር እየሆኑ ሰማይ ላይ ኑረው እንዴት አላህን አይፈሩትም አሉ። ሌሎች ናቸው ጥሯቸው አሉ፣ ነቢያቶች ናቸው ሲሏቸው፣ እና ወከይፈላ ነቢያቶችማ ይገባቸዋል እኮ የአላህ መልእክት ዳይሬክት እየተላለፈላቸው እንዴት አላህን በትክክል አይፈሩትም አሉ። ሌሎች ናቸው እንግዲያውስ እኛው ነን ያ ረሱላህ አሏቸው። እንዴ እናንተማ እንዴት የአላህ መልእክት ሲተላለፍ በአይናችሁ እያያችሁ፣ ጅብሪል ሲመጣ ሲሄድ በአይናችሁ እያያችሁ እንዴት አላህን አትፈሩትም? እናንተማ አያስገርምም እኮ የእናንተ ጉዳይ። እና ሱብሃንአላህ ምንድነው አንድ ዓሊም የአላህ መልእክት ከተረዳ በኋላ ዳይሬክት ከአላህ ጋር እንደመነጋገር ነው። አላህ ሱብሓነሁ ወተዓላ ቁርአኑ ሲያስተላልፈው ቁርአኑ ሲቀራውና ትርጉሙ ሲረዳው አንድ ዓሊም በተለይ በየአቅጣጫው በየዘርፉ ሂዶ የቋንቋ ደረጃ የአላህ ከላም አስራሩል በላገቲ ፊ ከላም ረቢል ዓለሚን በዓለማት ጌታ በአላህ ሱብሓነሁ ወተዓላ ቁርአን ላይ የተቀመጡ የበላጋ የአነጋገር ጥልቅነት የተረዳ ሰው ለዕልሙ ተዋዱዕ ካላሳየ ሱብሓነላህ ያኒ ሰውየው ይገርማል ማለት ነው። እና ኢማሙ ጠበራኒ በማንኛውም ዓሊም ሁሉ ለአላህ ትሁት ሊሆን ይገባዋል። ለምን ለምን የአላህ ከላም በደንብ ተረድቶታልና ዓሊም የሚያሰኘውም እሱ ነው። ፊ ስሪሂ ወዓላንየቲሂ በግልጽ በአደባባይም ሆነ በብቸኝነት ብቻውም ሆኖ ለአላህ ትሁትነት ሊያሳይ ይገባዋል አሉ። ጠይብ፣ ሶስተኛ ዕልምን ሊጠብቁ የግድ ይላቸዋል ዑለማዎች። አንደኛ በሚማሩትም በሚያስተምሩትም በሚያስተላልፉትም በሚያስታውሱትም የአላህ ውዴታ ብቻ ሊፈልጉ ነው። ሁለተኛው ሲያስተምሩ ሙራቀበቱላህ፣ አላህ ያየኛል በአላህ ሸሪዓ ላይ እንዴት ዋሻለሁ፣ ቅንጣት የምታክል እንኳን እንዴት እጨምራለሁ የሚለው የአላህ መጠባበቅን ሊረዱ ነው፣ ሊገነዘቡ ነው። ሶስተኛ ዕልምን ሊጠብቁ የሚለው ላይ እናቆምና ኢንሻአላሁ ተዓላ እዚህ ላይ ብረክ እንወስዳለን ለአንድ 25-30 ደቂቃ ያህል። ቢካዝ እኛ ጋር አንድ ከሩብ ሆኗል፣ አንድ ተኩል ላይ ሶላት እንሰግዳለን። ደግነቱ መስጂድ ውስጥ ነው ያለሁት። ቅድም እንደነገርኳችሁ ወደ መስጂድ ገብቼ ነው ለመስጂድ ሁኜ ነው ማስተምራችሁ ያለሁትና አንድ 15 ደቂቃ ለሱናም ለውዱእም ልተውና